وإذا قال موسى لقومه إن الله يأمركم أن تذبحوا بقرة قالوا أتتخذنا هزوا قال أعوذ بالله أن أكون من الجاهلين قالوا ادع لنا ربك يبين لنا ما هي قال إنه يقول إنها بقرة لا فارض ولا بكر عوان بين ذلك فافعلوا ما تؤمرون قال ادع لنا ربك يبين لنا ما لونها قال إنه يقول إنها بقرة صفراء فاقع لونها تسر الناظرين قال ادع لنا ربك يبين لنا ما هي إن البقرة شابه علينا وإنا إن شاء الله لمهتدون قال إنه يقول إنها بقرة لا ذلول تثير الأرض ولا تسقي الحرث مسلمة لا شية فيها قالوا الآن جئت بالحق فذبحوها وما كادوا يفعلون وإذ قال موسى لقومه إن الله يأمركم أن تذبحوا بقرة اذكر لهم يا رسولنا مالتنا ملكتين ياتشن هوي أهنم للنزي إسرائيل أويان እስኪ ቀደም ሲል በአባቶቻቸው የተፈጸመውን ጥፋትና የተደረገውን ድርጊት ያስታውሱ ዘንዳ አውሳላቸውና አስገንዝባቸው ይላል እና በነብዩላህ ሙሳ ወደ ክፍለ ዘመን ባጋጠማቸው ችግር ሳቢያ ወደ ነብዩ ሙሳ ሄደው ለችግራቸው መፍትሄ ሲጠይቋቸው ጊዜ ሙሳ ደግሞ የቀረበላቸውን ጥያቄ መልስ ለመስጠት እንዲህ ያሉ መሆናቸውን አስታውስ ይላል ለወገኖቻቸው ለእስራኤላውያን እንዲህ አሉ ኢንላላህ ያእምሩኩም አን ተዝበሁ በቀራ ለችግራችሁ መፍትሄ ይሆን ዘንድ አላህ ሱብሃነሁ ወተዓላ አንድ ከብት እንድታርዱ ያዛችኋል አሏቸው قالوا اتتخذنا هزوا እኛ ለጠየቅንህ ችግር መፍትሄ ታመጣልና አለ ብለን ስንጠብቅ አንተ መሳለቂያ መቀለጃ አድርገህ ያዝከን እንዴ አሏቸው قال اعوذ بالله ان اكون من الجاهلين موسى ደግሞ ባልጠበቁት በኩል መጥፎ ጥርጣሬ የገባባቸው መሆኑን ስለተገነዘቡ በጌታዬ በአላህ ተጠበቃለሁኝ ከባለጌዎች እንዳልሆነ በማለት መለሱላቸው ይላል ሰው ቸግሮት ቁም ነገር ሲያወራ እንደገና ቀልድ የሚመልስማ ባለጌ ሰው መሆን አለበት እኔ ደግሞ እንደዚህ እንዳልሆን በጌታዬ እጠበቃለሁኝ ሲሉ መልስ ሰጧቸው ይላል እና ይህ ነገር እንግዲህ ምክንያቱ ምን ነበር ወደሚለው ስንመጣ በአንድ ወቅት እስራኤሎች በመካከላቸው አንድ ግለሰብ ተገደለ በነፍሰ ገዳይ ማለት ነው እና ገዳው በመጥፋቱ ሰበብ ያንን ገዳውን ሰውዬ ለማገኘት ሙሳን እንዲተባበሯቸው ጠየቋቸው የሟች ወገኖች የዛ ጊዜ ነው ሟችን ለማገኘት ተፈለጋችሁ አንድ ከብታ እረዱና የቀንድ ከብት ከዛ በሚቆረጠው የአካል ክፋይ አስከረኑን ወይም ጀናዛውን ስትመቱት ሟቹ ራሱ ተነስቶ ማን እንደገደለው ይነግሯቸዋል ብለው መልስ ሰጧቸው ሰው ሞተብክንና ገዳው ጠፋ ብንልህ እንደገና ከብት እረዱ ትለናለህ እንዴ ከብት መታረድና ገዳይ መጥፋት ምን አገናኘው እየቀለድክብን ነው እንደ አሉ እስራኤሎቹ እሳቸው ደግሞ እንደ ችግራችሁን ለመፍታት እኔ በኩሌን ትብብር እያደረግኩኝ እንዴት ትቀልዳለህ ብላችሁ እኔን እንደገና ትተችኛላችሁ ይህማ እንዳይሆን በጌታ እጠበቃለሁኝ አሉ እና እንደሚባለው እንግዲህ ይሄ ሟች ግለሰብ ሀብታም ባለጸጋ ነበር ይባላል በዛው ልክ ደግሞ ስስታም ነበረ ገንዘቡ እጁን ቢመጡት አይነጥቀውም ነበር ይባላል የስሱ ብዛት እና አንዲት ሴት ልጅ ብቻ ነበረችው ሌላ ወንድ ልጅ አልነበረውም ሌላ የወንድሙ ልጅ የሆነ ድሃ ወጣት ነበረ ይባላል እና የወንድሙ ልጅ አጎቱ እንዲረዳው እንዲያቋቁመው ብዙ ደጅ ጠና ነበረ እሱ ግን ምንም ሊረዳው አልፈለገም ስለዚህ በጉልበት ያገልግሌ ሰርቼ እባክህ አቋቁመኝ ቢለው ዞር በል እያለ እሱ ሲተወው ጊዜ የልጅ እንግዲህ እየተናደደ መጣ ያጎት እንግዲህ በህይወቱ እያለ እኔ ሊረዳኝ አልፈለገም እንዳ በሞተልኝና ሌላ ተኔ የቀረበ ዘመድ ስለሌለ በወረስኩኝ እያለ ሞቱን ይናፍቅ ነበር ይባላል በዚህ ሁኔታ ላይ እያለ አንድ ሴት ልጅ ስለነበረችው ይችን ሴት ልጅ አስለምንና አግባ እሷን ብታገባ ያው ለልጁ ሲል ያቋቁም ይሆናል በማለት ዘመድ መከረው ይባላል የልጅ ሽማግሌ ላከበት ልጅቷን እንዲሰጠው ማለት ነው ልጅህን ስጠኝ በሚለው ጊዜ ይሄ ምንም የሚላስ የሚቀመስ የሌለው መናጢ ድሃ ስለነበረ እንዴት አባክት ደፍረኛለህ? አንተ ቆማ ታዳሃ የኔን የባለጸጋውን ልጅ እንዴት አድርገህ ልታስተዳድራት ነው? ልጅን ስጠይ ብለህ እምታዋርደኝ በማለት በዚህ እንዳውም የበለጠ ተናደደና ልጁን ከፍ ዝቅ አርጎ አዋረደው ይባላል። የዚህ ጊዜ ልጁ ሞራሉ ተነካ። እኔ ገንዘብ ባጣ ያው የወንድሙ ልጅ ነኝ፣ በአቻነቴ የሚያፍርብኝ አይደለሁም። ገንዘብ ስለሌለኝ ብቻ እንዴት አድርጎ ያዋርደኛል? ይፈልግ ያው ልጅን አልሰጥም ማለት ሲገባው አንቆመት ማጣደሃ እያለ እኔን የሚያዋርደኝ ይሄማ ሰውዬ እንግዲህ በቃ እኔ ሞቱን እየጠበቅኩ ነበረ፣ ካልሆነ እኔው ገድዬ መገላገል አለብኝ የሚል ሀሳብ አደረበት ይባላል። በዚህ መሰረት እንግዲህ አጋጣሚ ሁኔታዎችን ይጠብቅና ያመቻች ጀመር ይሄ ወጣት ማለት ነው። ከውጭ ሀገር ነጋዴዎች ይመጣሉ። ከውጭ ነጋዴዎች ሸቀጥ ነው በሚመጡበት ጊዜ በዚህ በከተማ ላሉ ጥቅቅን ነጋዴዎች በችርቻሮ ሸቀጥን እያከፋፈሉ የተወሰነ ትርፍ ለራሳቸው እያደረጉ ለነጋዴዎች እንዲመልሱ ይሰጣሉ በእምነት ማለት ነው። ግን እንደዚህ የሚሰጡት ትንሽ ንብረት ያለው ጥርት ያለው ሰው ቢጠፋበት ቢከስርበት ለመክፈል የሚችል ሰው ሲሆን ነው። አለበለዚያ ምንም የሌለው ድሀ ከሆነ ወይም ደግሞ የቅርብ ዘመድ ተያዥ ከሌለው አይሰጡትም ይባላል። እና ሌሎቹ እንግዲህ የአካባቢ ጥቅቅን ነጋዴዎች ከዛ ከሀብታሞቹ እየወሰዱ ሸቀጥ በሚቸረችሩ ጊዜ እሱም እንደዛው ሸቀጥ ወስዶ ለመቸርቸር አሰበ። ግን ይችን አጋጣሚ ተጠቀመና አጎቱን ሂዶ አጎቴ፣ አንተ ልትረዳኝ አልፈለግክም፣ ይኸውልህ ሰሞኑን ነጋዴዎች ከውጭ ሸቀጥ አስገብተዋል፣ እነገሌ እነገሌ ጓደኞቼ ከእነሱ በእምነት በዋስ እየጠሩ በዘመድ ሸቀጥ እየወሰዱ ጥቅም እያገኙ ነው። አንተም ባይሆን ከእነሱ ሸቀጥ በዋስተና ተቀበልልኝና ቸርችሬ በጉልበቴ ለእነሱ ገንዘባቸውን እመልሳለሁ፣ እኔም የተወሰነ ጥቅም አገኛለሁ፣ በዚህ እንኳ ብትተባበረኝ በማለት ጠየቀው ይባላል። ይህ ጊዜ እውነት መሰለውና በዚህ እንኳን እረዳሃለሁኝ በማለት በስሙ ህዶ እነዛን ነጋዴዎችን ሸቀጥ ስጡት እኔ ኃላፊነት ወስዳለሁኝ ለማለት ተነስቶ ይሄዳል። እና ወቅቷን አመቻችቶ በዚህ ሰዓት ነው የሚገኙት ብለውኛል አለና በምሽት ሰዓት ከቤቱ ቀስቅሶ ይዞት ይሄዳል። ወደዛ ወደ ነጋዴዎቹ ሰፈር በሚሄድበት ጊዜ አንድ ጣብቂያ ቦታ፣ ሰው ሌለባት ጫካ ምናምን የሚበዛባት ቦታ ሲደርስ ተኋላ ማጅራቱን ብሎ ይገለዋል ይህን ሰውዬ ማለት ነው። እና ማንም ሰው አላየውም ሲሞት። ከሞተ በኋላ ወቅቱ ደግሞ ረዳው ምሽት ሰዓት ነው። ወዳው ድግግዝ ብሎ ሲመሽለት አስከረኑን ጎትቶ ከሱ ቀበሌ በጣም ራቅ ወዳለው ወደ ሌሎቹ ብሔረሰቦች ቀበሌ አቅርቦ ተወው ይባላል። እና ለሊቱን ዝም ብሎ ትቶት እሱ ቤቱ ተመልሶ አደረና በተደጋጋሚ እየተመላለሰ ቤት አጎት ያልመጣም እንዴ እያለ አሳቢ ሆኖ ይጠይቃል ይባላል። ኧረ አልመጣም፣ ወዴት ነው የሄደው? ሲወጡም አብረው አላያቸውም በተሰብ እንጃ፣ ቀደም ብሎ ነው የወጣው፣ ወዴት እንደሄደም አላወቅንም። ኧረ በደህናው አይደለም፣ ይህን ያህል አምሽቶ ያቅ እንዴት ነው እያለ ሲንቆራጠጣ መሸ ማለት ነው። ሰው ልቡን አድርጓል። ከዛ በኋላ እንግዲህ ምሽቱ እየገፋ ሲሄድ ምንም ማድረግ አይቻልም፣ ያው በጧት እንፈልጋለን ብለው አደሩ። ጧት ማልዳ ኦ አለና የአካባቢውን ሰው ረበሸ። ምንድን ነው ሲሉት አጎቴ ጠፍቶ አድሯልና በደህናው ስላልሆነ አፋልጉኝ ይላል። እውነትም እንግዲህ የአካባቢው ሰው ሰውየው ከቤቱ አይጠፋም ነበረና በደህናው አይደለም በማለት ሁሉም ለፍለጋ ተነሳስቶ በየአቅጣጫው ተሰማራ ማለት ነው። እሱ የት እንደወደቀ ስለሚያውቅ እስቲ በዛ አካባቢ ማታ ሲሄድ አይተነዋል ብለውኛልና ከብትረኞች በዚህ እንሄዳለና እየመራ እዛ ወደቀበት ቦታ ይዟቸው ደረሰ ይባል። ይህ ጊዜ ራሱን ይዞ እየዘለለ አፈር ላይ እየተንከባለለ አጎቴ እንዲኮንኩኝ እጄን ተቆረኩኝ እያለ እያለቀሰ አስክሬኑን ያስነሳል ማለት ነው። እሱ እንግዲህ በሁለት በኩል ለመጠቀም ነው ማለት ነው። አንደኛ ያው ልጅቱን እና ንብረቱን ለማገኘት፣ በሌላ በኩል ደግሞ እኔ አስከረኑ የተገኘባቸውን አካባቢዎች አጎቴን ገላቸዋል ብሎ በማገት እነሱን ደግሞ የነፍሱ ዋጋ ሊቀበላቸው ፈለገ ይባላል። አላህ ሲፈርድበት እንግዲህ ድርጎ ደባ ሊፈጽም ነው። ሰውየውን መግደሉ ሳይበቃው የአካባቢን ህዝብ ደግሞ ገላቸዋል ብሎ ሊያምሳቸው ነው። ይህ ጊዜ በዛ አካባቢ እንግዲህ ነዋሪ የሆኑትን ሰዎች አጎቴን ገላቸዋል እና ተጠየቁ በማለት ወዳውኑ በዳኛ አሳፈሳቸው። እነሱ ደግሞ ንጹሃን ናቸው፣ ያዩት ነገር የሚያውቁት ነገር የለም፣ እኛ አልገደልንም ብለው ቢምሉ ቢገዘቱ ማን ይልቀቃቸው? እናንተ ወይ ገላችኋል ወይ ገዳውን አይታችኋል። አካባቢያችሁን ጸጥታውን ታልጠበቃችሁ ያልጠበቀ እንደ ሰረቀ ይቆጠራል እንደሚባለው፣ ወይ ገዳይ ናችሁ ወይ የገዳይ ደጋፊዎች ናችሁ ተብለው ተያዙ። በየጊዜው እንግዲህ አውጡ እየተባሉ በአፈር ሳታ ይጉላሉ ገባ ከስም መከሰርተው በየቀኑ እየተሰበሰቡ ማውጣት አለባችሁ እያሉ ያስጠንቋቸዋል። ይሄ ግዜ እነሱ እኛ አላየንም አልሰማንም ማን እንደገደለው ማናውቅም ቢናውቅ ኑሮ ይሄን ያልተመግላላት አውጥተን መገላገል ይሻለን ነበር እያሉ ቢለምኑት ምንም እና ኋላ ሲጠናባቸው ባክ የነሱ አጋንክፈል እና ባንገልም ተፈልከውን ገንዘብ እንክፈልና ተወን ቢሉት በምንም አይነት እኔ ገንዘብ አይደለም የቸገረኝ ታውቁ የለም እንዴ እኔ አጎትን ተሃታለሁ እና እሱ ሽቅል በላ ነው እንደምፈልገው ይላቸው ገባ። እኔ የምፈልገው ደመኛዬን አውቄ ጥቃቴን መወጣት ብቻ ነው ገዳዬን አምጡ እያለ ያስጨንቃቸዋል። እነሱ ቢለምኑ ቢያስለምኑ ምንም ሊቀበል አልቻለም ማለት ነው። ይህ ጊዜ የቸገረ ሰው መጥፎ ነው ምን ይሻለን እያሉ ሲያስቡ ዘመድ ለዘመድ ወዳጅ ለወዳጅ ሲወያይ በወቅቱ ነቢዩላህ ሙሳ ተልከው ስለነበረ እንዲያውስ የአላህ ነቢይ ያሉ አይደለም ወይ ሙሳ ዘንድ ሄደን ይህን ችግር ብንነግራቸው ጌታቸውን ጠይቀው አንድ መፍትሄ ሊያመጡ ይችላሉ በማለት ወደ ነቢዩላህ ሙሳ መጡ ነው የሚለው። እና መጡና ሙሳ ወይ ይኸውልህ በቀበሌያችን እንደዚህ አይነት ሰው ተገሎ ገዳው ጠፍቶ እኛ በጣም ተቸግረናል ነፍሷ ጋር እንፈልግ ብንል በተሰቦቹ እምቢ አሉን እባክህ ጌታህን ጠይቅና ለዚህ ነገር መፍትሄ አስገኝልን ብለው ይጠይቋቸዋል። እሳቸውም ነገሩን ትኩረት ሰጥተው ወዲያውኑ ጌታቸውን ዱአ ያደርጉና እባክህ የዚህን ችግር መፍትሄ ንገረኝ ብለው ሲጠይቁ አላህ ደግሞ ሱብሓነሁ ወተዓላ ለሕክማው በቀጥታ እገሌ ነው ማለት እየቻለ በተዘዋዋሪ መንገድ ልክ እንደነሱ ተንቆላቸውን ስለሚያውቅ እስራኤሎችን በዚህ አጋጣሚ እነሱን ደግሞ የስራቸውንና የእጃቸውን ለመስጠት ስለፈለገ በእጃ ዙር መልስ ሰጣቸው ማለት ነው። እና ይህ ሰውዬ ሟቹ ማንም ሰው እገሌ ነው ብሎ ሊጠቁመው አይችልም። የሚችለው ነገር ቢኖር ያው የተገደለው ሰውዬ ራሱ ተነስቶ ገዳውን መናገር ብቻ ነው። ያ ለማድረግ የሚቻለው ደግሞ አንድ ከብት አርዳችሁ ከሰው ከዛ ተአካሏ የሆነ ስጋ ቆርጣችሁ በዛ በስጋው የሰውየውን ጀናዛ ወይም አስከሬኑን ስትመቱት ራሱ ተነስቶ ገዳውን አጋልጦ መልሶ ይሞታል ብለው መልስ ሰጡ ሙሳ ማለት ነው። ይህ ጊዜ ነገሩ የማይያዝና የማይመሳሰል መስሎ ስለታያቸው እኛ ሰው ሙቶብን ገዳውን አፈላልገን ብንልህ እንደገና ከብት ጨምራችሁ ግደሉ ትለናለህ እንዴ? ምን አይነት መልስ ነው የምትሰጠው? ትቀልድብናለህ ማለት ነው አሉ እነሱ ተናደው ማለት ነው። ሙሳ ደግሞ አላህ የነገራቸውን መልስ ነው እንጂ የነገሩት ለመቀለል ወይም ለመሳለቅ አስበው ስላልነበረ አዑዙ ቢላህ አን አኩነ ሚነል ጃሂሊን፣ እናንተ ቸግሯችሁ ተጨንቃችሁ እያማከራችሁኝ እኔ የቀልድና የማሾፍ ምላሽ እንዴት ይሰጠናል ብላችሁ ጠበቃችሁ። ይህን የሚያደርገው ጃሂል ደንቆሮ የሆነ ሰው ነውና ቁም ነገር ሲያወሩኝ የምቀልድ ባለጌ አይደለሁም፣ እንዲህ እንዳልሆን በጌታዬ እጠበቃለሁኝ በማለት ትክክለኛ መፍትሄ የነገሯቸው መሆኑን አጠናከሩላቸው ማለት ነው። ይህ ጊዜ እንግዳውስ መፍትሄው በዚሁ መልክ ከሆነ ይችን ረዱ ያላትን የከብት አይነት ምልክቷን ንገረንና እንዳያደጋግመን አሉ። እንግዲህ የእነሱ ሞኝነት እዚህ ላይ ነው። በጣም ብልጥነት ለሞኝነት ይቆጠራል እንደሚባለው እንዳያደጋግማቸው ጥንቃቄ ለማድረግ የምትታረደውን ከብት ስም ተመልኳ ልዩ ልዩ ምልክቷን እንዲነግሯቸውና እንዲያብራሩላቸው ፈለጉ። ምክንያቱም አንዱን ከብት ዝም ብለው ያረዱ እንደሆነ የዚህ አይነት አልነበረም የዚህ አይነት ነው እያለ እንዳያስረፋቸውና ብዙ ወጪ እንዳያስወጣቸው ፈልገው አላህ ሊጠነቀቁት ማለት ነው። ይህ ጊዜ እንግዳ ውስጥ ተምር ከሆነ ቃሉ ድዑ ለና ረበከ ዩበይን ለና ማሂያ፣ ይቺ እንድናርዳት የምትፈለገው ላም ወይም ከብት ጌታ ምን አይነት ጠባይ ያላት ከብት እንደሆነች ወይም ደረጃዋ አቋሟ ምን አይነት እንደሆነች እንዲያብራራልን ጠይቅልን አሏቸው መልሰው ማለት ነው። እና እንግዲህ ገና ወጣት ትሁን ወይም ደግሞ በእድሜዋ የገፋች ትሁን አይታወቅምና የትኛውን አይነት ከብት ለማረድ እንደሚያስፈልግ ማብራሪያ ጠይቅልን ጨምረ ይሏቸዋል። ሙሳ ይጠይቃሉ አሁንም ማለት ነው። ከጠየቁ በኋላ መልሱን ነገራቸውና ቃል ሙሳ እንደገና ዙረው ወደ እስራኤሎቹ በመምጣት እንዲህ አሉ፣ ኢነሁ አሉ ጌታዬ አላህ የቁር እንዲህ ይላቸዋል፣ እነሀ እንዲታርዷት የተፈለገችው ከብት በቀረቱን ላፋሪዱን ወላ ዲትሩን፣ በእድሜዋ የገፋች ያረጀች አይደለችም ወይም ገና ለጋ ጥጃም አይደለችም። አዋኑን በይነዛሊከ በጣም ታላቅ ከብትም ሳትሆን ገና ጥጃም ሳትሆን በዚህ በመካከለኛ እድሜ የምትገኝ ናት ማለት ነው። በጣም የደረሰች ለመጠቃት የደረሰች ጊደር ናት፣ ግን ከዛ በፊት ወልዳ አታቅም። እድሜዋ በጣም ገፋች ማለት ወይም አልደረሰችም ገና ጨቅላት እንጃናትም አትባለም መካከለኛ ወጣት ይደርናት በማለት ነገሯቸው ማለት ነው። እና በእነ ዳሊከ ማለት በእነ الفاريدي والبكري ማለት ነው። በጣም እድሜዋ የገፋች እናት ላም ሳትሆን ወይም ገና ጥጃ ሳትሆን በዛ መካከል ለመውለድ የደረሰች ወይም ለመጠቃት የደረሰች ወጣት ይደርናት በማለት ነገሯቸው ማለት ነው። ተፋሉ ማቱመሩ እና የምትታዘዙትን ነገር ዝም ብላችሁ ስሩ። እንግዲህ እናንተ ጣጣ ማብዛት ትወዳላችሁ። የሆነ ያልሆነ ጥያቄ እየደረደራችሁ ችግር እንዳታመጡ አሁን ያዘዝኳችሁን ነገር በቀላሉ በጣምም ትልቅራም ሳትሆን በጣም ጥጃ ሳትሆን መካከለኛ የሆነች ላም ብቻ እረዱ ብለው ነገሯቸውና አስጠነቀቋቸው ማለት ነው። ግን አደራ ቢሏቸው ይሳልሳቸው እንደሚባለው እስራኤሎች ናቸውና አሁንም ማብራሪያውን እንዲጨምሩላቸው ሊወተውቱ ነው። قالوا ادعوا لنا ربك يبين لنا ما لونها እንግዲህ አቅሟ መጠኗ ምን ያህል እንደሆነ እርግጥ ነግረህን ነበር ግን ደግሞ ቀለሟንም ጭምር ጌታ እንዲያብራራልን ጠይቅልን ይሏቸዋል ማለት ነው። የጥሜታቸው ግዛት እንግዲህ የምትታረደው ላም ስጋዋ ነው አስከረኑን ተመቶ ለመልክ ይገኛል የተባለው ጠግሯ ምንም ያገናኘው ነገር የለም ቆዳ ጋር የሚወድቅ ነገር ስለሆነ ግን እነሱ ምን አሉ ከለሯስ ምን ይመስላል ቀለሟን ጭምር መንገር አለብን ምክንያቱም እኛ አንድ ቀለም ስናር ሌላ ቀለም ነበር ብሎ ኋላ ችግር ሊያመጣብን ይችላልና አሉ። የግያውንም ይሻሉና ጠየቁ ሙሳ መልሱም ተነገራቸው። መልሰው መጡና ምን አሉ ቃል ጌታዬ እንዲህ ይላል እነሆ የኔ ጌታ አላህ ይቆል እንዲህ ይላል እና በቀረቱን ሶፍራኡ ይህች እንድታርዷት የተፈለገችው ላም ቀለሟ ወይም ከለሯ ቢጫናት አላቸው ታቂውን ለሆኗ እና መልኳ በጣም የፈካ ደማቃ የሆነች ጦሪያማ የሆነች ቢጫ ቀለም ያላት ናት አሏቸው ማለት ነው። ተሱሩ ናጅሪን እና መልኳ በጣም ከመድመቁ የተነሳ ተመልካቿን የምታስደስት የሆነች ናት። እንግዲህ እቺ ዳለቻ የሆነች ላም ጠጉሯ በፀሐይ በሚታይ ጊዜ በአሻጋሪ እንዲወርቅ ያንጸባርቃል ማለት ነው። እና ለሚያሰው ፈጠጥ የምታደርግና የምታስደስት የሆነ ደማቃ ጠጉር ያላት ቢጫ የሆነች ላም ነች በማለት ነገሯቸው ማለት ነው። አሁንስ ይበቃቸዋል እንዴ? የፈረደባቸው ስለሆኑ ቃሉ ድዑ ለና ረበክ አሁንም ደግሞ በተጨማሪ ጌታህን ጠይቅልንና ተጨማሪ ማብራሪያ አምጣልን ይበይን ለና ማሂ ሞያዋ ምን እንደሚሆን ደግሞ ይግለጽልን አሉ። እንግዲህ አሁን አቅሟ መጠኗ መልኳ ወይም ጠጉሯ ተነግሯል እርግጥ ግን ደግሞ የከብት ሙያ የተለያየ ነው። በኩሎቹ ያው የላም ጥጃ እየወለዱ የወተት ላም የሚሆኑ አሉ። አንዳንዶቹ ደግሞ ጋሪ የሚጎትቱ አሉ። ሌሎቹ ደግሞ የእርሻ የቀንበር እንደተሸክመው የሚያርሱ አሉ። በየትኛው የስራ መስክ የምትሰማራ ናት አሉ። ይህም እንግዲህ አሁን መጣ የምትታረር ላም የፈለገው ሙያ ቢኖራት ዋናው መታረዱ ነው። የጥሜታቸውና የጨቅጫቃነታቸው እንጂ የጋሪ ጎታልቱን ወይም ደግሞ የቀንድ የእርሻ ላምቱን የፈለገችውን ብትሆን አሁን ካለው አላማ ጋራ ምንም የሚቃረን ነገር አልነበረም ማለት ነው። ግን አጥብቆ ጠያቂና ትምህርታል እንዳሉ ሆነና ከችግር እንድናለን ሲሉ ወደ ችግር እየተጓዙ ሄዱ ማለት ነው። እነል በቀራ ተሻባ አለና የከብት የሚባለው ነገር የተለያየ ሙያና ባህሪ ያለው ስለሆነ ተመሳስሎብናል አንዱን አይነት ከብት ስናርድ ይሄን አይነት አልነበረም ሌላውን ነው ብሎ እንዳደጋግመንና አላስፈላጊዎች እንዳያወጣ እንዳናወጣ ፈልገን ነውና እባካውንም ስለ ሙያዋ ጠይቅልንና አብራራልን ይሏቸዋል ማለት ነው። እዚህ ላይ ግን ተሰማቸው እነሱም ነብዩም በተደጋጋሚ አላስፈላጊ ጥያቄ እያመጡ ማድረቃቸው ህሊናቸው ወቀሳቸውና ወኢና ኢንሻአላህ ለሙህተዲን አሉ። እኛ ያው ለጥንቃቄ ያህል ነው እንጂ ደጋግመን ማብራሪያ እንጠይቅህ አንተን ለማድረቅና ለማባሸቅ አይደለም። አላህ ፍቃዱ ከሆነ የሚባለውን ነገር አድርገን ለውጤት ለመብቃት እየሞከርን ነውና አላህ ቢረዳን የአሁኑን ብቻ ነው የምናስቸግርህ በማለት ወደፊት ጭቅጭቁን ብዙ እንደማያራዝሙት ቃል ገቡላቸው ማለት ነው። አሁንም ለዚህ ደግሞ ለተጨማሪው ማብራሪያ ጌታቸውን ከጠየቁ በኋላ መለስ ብለው ቃል እንዳሉ ሙሳ እነሆ ጌታዬ አላህ የቁል እንዲህ ይላችኋል እና እንዲታርዷት የምፈልገው ላም በቀረቱን ላዘሉሉን ትፊሩ አርዶ መሬትም በመቅደር ላይ የተገራች አይደለችም ማለትም የእርሻ ከብት አይደለችም ያው እርሻ የሚያርስ ከብት እንግዲህ ሴትም ሆነ ወንድ መጀመሪያ ያው ተገርፎ ይገባል ማለት ይሰለጥናል በዛ መልክ መሬትን ለማረስ የሰለጠነችና የተዘጋጀች አይደለችም ወላ ተስቅል ሐርተ እንደገና ደግሞ የውሃ ቃ እየጎተተች እንደጋሪ አትክልት ወይም አዝመራ የምታጠጣም አይደለችም የቀንድ ከብቶችን በሁለት መልኩ ይጠቀሙባቸው ነበር አንዳንዶቹን ያው በቀንበር እያረሱ መሬት መቅደጃ ያደርጓቸዋል አንዳንዶቹን ደግሞ ሲፈልጉ እንጨት እያስጎተቱ ልክ ጋሪዎች ዕቃ እንደሚጎትቱት ይጠቀሙባቸዋል አንዳንዶቹን ደግሞ ውሃ እያስቀዱ በዛ እያስጎተቱ የአትክልትና የአዝመራ ማጠጫ ያደርጓቸው ነበረ እና በእርሻ ሙያም ሆነ በጋሪ ጉተታ ያልተሰለጠነችና ያልተሰማራች ድንግል የሆነች ከብት ነች ብሏቸዋል ሙሰለመቱን እና በሰውነቷ ላይ ደግሞ ምንም አይነት ጉድለት ወይም እንከን የሌላት ነች እንግዲህ በሰውነቷ ላይ ሰባራ ወይም አንድ አይኗ የጠፋ ዶሮዋ የተቆረጠ የተቀደደ ምናምን አይደለችም ሙሉ አካል ያላት ጤናማ ናት አላቸው ማለት እንደዚህ መሆን አለባት ማለት ነው አሁን እንግዲህ ነገሩ እየጠነከረ መጣ ማለት ነው ያሽየተ ፊሃ በመልኳ ወይም በጠጉሯ ላይ ደግሞ ልዩ የሆነ ጠጉር የሌለባት መሆን አለባት አለ ሄና እንደሚባለው እንግዲህ አንዳንድ ከብት አብዛኛው መልኩ አንድ ይሆንና ወይ በጉያ ወይ በግንባሩ አንዲት ሌላ ከለር ቀለም ይጨመርበታል ማለት ነው ወይ ግሩ ላይ የሆነ ምልክት ያለ ይሆናል እንደዛ አይነት ሌላ ባዕር ጠጉር አይደበለቅባትም ከእግር ጥፍሯ እስተቀንዷ ድረስ ያለው ከለሯ ወጥ ነው እንግዲህ ብዙ ጊዜ በተለምዶ የቢጫ ጠጉር ያላቸው ከብቶች ጠጉራቸው ሌላ አይቀለቅልም ብዙ ጊዜ ማለት ነው እንኳን ጠጉራቸው ቀንዳቸው ጥፍራቸው ቢጫ ነው የሚሆነው ልክ ያው እንደ ፈረንጆች ጠጉራቸውም ሁለመናቸው ነጭ እንደሚሆን ከብቶቹም የዛ አይነት እንግዲህ መልክ ነው ብዙ ጊዜ የሚኖራቸው ማለት ነው የዛ አይነት እንግዲህ ደማቅ የሆነች አንድ ጠጉር እንኳን ሌላ ተለዋጭ ጠጉር የሌላት መሆን አለበት ብሏቸዋል በማለት ማብራሪያውን ደመደሙ ማለት ነው የጊዜ እነሱም ረኩ በተሰጠው ማብራሪያና ቃሉ አነ ጅእተ ቢልሐቅ አሉ አሁን እንግዲህ ምንም የማያሻማና ተጨባጭ የሆነ ማብራሪያ አምጥተህልናል ካሁን በኋላ በቃን እሷን ፈልገን ማግኘት ብቻ ነው አሉ ማለት ነው እስካሁን እንግዲህ እውነት አልመሰላቸውም ነበረ ገና አሁን ገባቸው ማብራሪያው ሲሟላ ትክክለኛ ተጨባጭ እውነቱን አምጥተህልናል አሉ ማለት ነው እስራኤሎች እንግዲህ ሙእሚን እንኳ ተብለው ነቢዮቻቸውን በሚነግሯቸው ነገር ከመጠራጠር የማይወገዱ መሆኑን ያሳያል ከተበሁሃ እና በዚህ መልክ እንግዲህ ማብራሪያውን በተደጋጋሚ ካቀረቡላቸው በኋላ ከብቲቱን ለማገኘት ብዙ ወጥተው ወርደውና ለፍተው እንደምንም ካገኟት በኋላ በመጨረሻ ገዝተው አረዷት እንሻአላህ ብለው ነበርና ይላል እንሻአላህ በማለታቸው ነው ለመገኘት የቻለችው እንጂ ባይሉ ኑሮ ዘላለም ሊያገኟትና ችግራቸው ሊፈታ አይችልም ነበረ ብለዋል ነቢያችን ዓለይሂ ሰላም እና እንሻአላህ ማለት ጥሩ ነውና በዛ በረከት አላህ ረዳቸውና ብዙ ልፋትና ብዙ መዘግ ቢያስከትልም ለማንኛውም ለማገኘትና ለማረድ ቻሉ ወማ ካዱ የፍዓሉን ግን ከተገኘች በኋላ የሚያስከትልባቸውን ጦስ ቢያውቁ ኑሮ ሊሰሩ ባልተቃረቡ ነበር ይላል ወይም እነዛ ከሳሾቹ ደግሞ ነገሩ ዝሮ በእነሱ ላይ የሚጠመጠም መሆኑን ቢያውቁ ኑሮ እንደዚህ ሙጭኝ ብለው ከብቲቱን ለማሳረድ ባልተፍጨረጨሩ ነበረ ግን አላህ ስብሓነሁ ወተዓላ ያሰበው ነገር ስላለ ሁላቸውም እንግዲህ ያለ የሌለ ኃይላቸውን አስተባብረው ከብቲቱን በመፈለግና በማረድ ትክክለኛውን ወንጀለኛ ለማግኘት ቻሉ ይላል ማለት ነው እና እንግዲህ ከብቲቱ እንዴት ተገኘች የት ተገኘች በምን አይነት ገዟት የሚሉ ጥያቄዎች ያስነሳል ወደዚህ በምንመጣበት ጊዜ ፈወጀዱአ እንደ ወለድን ባሪን ቢኡሚሂ ይባላል ከብቲቱን እንግዲህ መጀመሪያ አላህ ስብሓነሁ ወተዓላ ማንኛዋንም ላም አግኝተው ቢያርዱ ኑሮ በቀላሉ ሊገላገሉ ይችሉ የነበረውን ፈሸደዱ ፈሸደደ አላሁ አለይህም እንደተባለው ራሳቸው ነገርን እያከረሩ ሲመጡ አላህም ሁኔታዎችን አካረረና ለብዙ ችግር አጋለጣቸው እና ሲፈልጓት እንግዲህ ያ የተባለውን ማብራሪያና ምልክት ሁሉ ያሟላች መሆን አለባት ከዛ አንድ ነገር ተጎደለ እንደማይሆን ስለታወቀ ሙሉ ቢጫ ጠጉር ያላት ካሁን ቀደም ያልተጠቃች ወልዳ የማታት ወይም ደግሞ ጋር ያልጎተተች በርሻ ያልሰለጠነች የሚባለውን እንግዲህ ሁኔታ የምታሟላ ከብት ስትፈለግ ልትገኝ አልቻለችም በቀላሉ። አንዱ ሲሟላ አንዱ እየጎደለ አስቸገረ ማለት ነው። በዛ መልክ እንግዲህ ሀገር እስከ ሀገር እየዞሩ ሲፈልጉ አንድ እናቱን በጣም በቅን የሚያገለግል ከሆነ ወጣት ጋር አገኟት ይባላል። እና እሷም ብቻዋን ንብረቱ እሷ ብቻ ነበረች ለልጁ ይባላል። እና ልጁ በጣም አላህን የሚፈራ እናቱን የሚወድና የሚያከብር ልጅ ስለነበረ አላህ እሱን ለማክበር ፈልጎ የአላህ መቼም ጥበቡ አይታወቅም እና አንዱን የጎዳት ይመስል ሌላውን ይክሳልና እነዚህን ጥጋበኞችና ሸረኞች አላሰቡት እዲያ ውስጥ ያንም ሷሊሁን ልጅ ደግሞ በሀብት ሊያንበሻብሸው ስለሻለት ይህ ልጅ እንግዲህ ያለች የሌለች ንብረቱ ይቺ ላም ብቻ ነበረች ይባላል። እና እሷን ለመሸጥ ያስብ ነበረ። አሁን አላህ ስብሓነሁ ወተዓላ ጥሩ ዋጋ የሚሰጡ ገዦች ሊያመጣለት ፈልጓል ማለት ነው። ይህ ልጅ ግን ከመወለዱ በፊት ይቺ ጥጃ የአባቱ ነበረች ይባላል። አባቱም ልክ እንደሱ በጣም ሷሊህ እናቱን የሚወድና በቅን የሚያገለግል ነበር፣ ወዛደር ነበር። ጥጃይቱንም ሊያገኛት የቻለበት ምክንያቱ ሁልጊዜ ከበረሃ እንጨት እየሰበረ በትካሻው እየተሸከመ እያመጣ ከተማ በመሸጥ በዛ ነበረ ራሱንና ቤተሰቡን የሚያስተዳድረው ይባላል። ያ ቀደም ሲል የነበረው አባት እና ሚስት አለችው እሱ እንደገና አሮጊት እናት አለችው። ጠዋት ማልዳ በረሃ ይሄድና እንጨት ቆርጦ ፈልጦ ያንን ላቡን እያንጠፋጠፈ ተሸክሞ ይመጣና ከተማ ያቆማል። የከተማ ነዋሪዎች ይገዙታል። የሚገዙበት ደንበኞች ዋጋው የታወቀ ነው። ከፍ ዝቅ አይልም፣ ይባላል 3 ብር ነው ሁልጊዜ የሚሸጥላቸው። ከለታት አንድ ቀን ግን እንደሱ አይነቶቹ የእንጨት አቅራቢ ሰዎች ስለጠፉ የእንጨት እጥረት ተፈጠረና በከተማ በጣም ተወደደ ይባላል። በሚወደድ ጊዜ በመሻማት ሰው እንዳይቀድማቸው ገዥዎች በ3 ብር ይገዛ የነበረውን እንጨት በ6 ብር ገዙ ይባላል። እና እሱ እንዴት ዛሬ እነዚህ ሰዎች ሳይከራከሩኝ እንዳውም ጨምረው ሰጡኝ በማለት ገርሞት ደስ አለውና ያቺን 6 ብር ይዞ ቤቱ ገባ። ማንኛውንም የሚሰራውን ነገር ደግሞ ለእናቱ ሳያማክር አያደርግም ነበር ይባላል። ዛሬ እንጨት ጠፍቶ ስለተወደደ እንጨቴ በውጅ ተሸጠልኝ፣ ይህ እንኳን ተከራክሬ ሳይሆን ሰዎቹ ራሳቸው ለእኔ ሽጥልን ለእኔ ሽጥልን እያሉ በመናፈጋቸው እኛ ግድ የለም ይህን ያህል እንጨምርልሃለን ብለው 3 ብር የነበረው እንደገና ሌላ 3 ብር ጨምረው ሰጡኝ። ታዲያ ይሄ ትርፍ ገንዘብ ምን ላድርገው ማየ በማለት እናትን አማከረ ይባላል። እናቲቱ አዋቂ ነበሩ፣ ብሌ ነበሩ፣ እርግጥ የዲን ሰውም ቢሆኑ ንቃት ነበራቸው ይባላል። ልጅ እንግዲህ አላህ ገንዘቡን ከሰጠህማ ያንተ ስራ እኮ ሁልጊዜ ተጁ አፍ ነው። አንድ ቀን ታመህ ቤት ብትውል ሁላችንም እንዘጋለን። ስለዚህ መጠባበቂያ የሆን ዘንዳ ይቺ ገንዘብ እንዳትጠፋብን ጥሪት ላይ ማቆም አለብን አለች እናቲቱ። እና አንዲት ጥጃ ትገዛባታለህ አሉ። በዛ ጊዜ እንግዲህ ጥጃ በ3 ብር የሚገኝበት ወቅት ነበረ ማለት ነው። እሷን ትገዛና እሷ ጥጃ ላይ ገንዘቡ ይቀመጥልሃል። ተቆየችም እሷ እያደገችኝና እየረባይ ስትሄድ የበለጠ ያድጋል ገንዘቡ። ተቸገረንም ደግሞ እንሸጣትና ችግር ሲያጋጥመን መረጃ ትሆነናለች ብላ ትመክረዋለች እናቱ። በዚህ መሰረት ተስማማና ጥጃይቱን ገዝቶ ወደ አሁኑ በሰፈር ለቀቃት። እሱ ያው ስራውን ቀጠለ። ትንሽ እንደዋለ እንዲያደረ ግን ምናማየ ይባላል። በቅርብ ቀን እንደሚሞት የሚጠቁም ምናማየ። ይህ ጊዜ መጥቶ ለባለቤቱና ለእናቱ ያየውን ምናም ነገራቸው። እንደዚህ እንደዚህ አይቻለሁኝ፣ እኔ እንደሚመስለኝ ምሞት ይመስለኛልና ብዙ እንደማልቆይ ነው ይላል። እንደ አጋጣሚ ግን ሚስቱ የመጀመሪያ ልጁን ጸንሳለት ነበር ይባላል በዛው። እና በጣም የማዝነው ይሄ የተረገዘውን ልጄን ተወልዶ አይኔም ባይኔ ባይደስ ላይ ነበረ፣ ግን እስከዛ ምቆይ አይመስለኝም። እንግዲህ ተሞትኩኝ፣ ይህችን ጥጃዬም ለዛ ለልጄ ጥሪት ትቼለት ሞታለሁኝ አለ። እሱ ከጌታው ጋር ያለው አላቃ በጣም ጠንካራ ስለሆነ ዘመድ የለንም፣ ይህችን ጥጃዬን እንግዲህ ገሌ ጋር አድርጓት ይጠብቅልኛል ማለት አልችልም። የማምነው አላህን ብቻ ስለሆነ እሷን እዛ እንጨት የምሰብርበት በረሃ ወስዳትና ጫካ ውስጥ ለአላህ አደራ ሰጣለሁኝ። ልጄ በሰላም ተወልዶ ቁም ነገር ደርሶ የአባቴ ጥርት የለውም ወይ ብሎ የጠየቃችሁ እንደሆነ እንደዚህ አይነት በረሃ ደን ውስጥ አንዲት ላም አስቀምጦ ነበረ፣ ሂደህ እዛ አላህን ጠይቅ ብላችሁ ትነግሩታላችሁ ብሎ ኑዛዜ ያስተላልፋል ማለት ነው። እነሱ ሷሊሆች ናቸው። እንዲህ አይነት ነገር የት ይሆናል ብለው አልተቃወሙትም። ጥሩ ነው ከመሰለ ሀገር ይሉታል። እዛ በረሃ ደን ውስጥ ይዞ ይሄድና አንበሳ ነብር የመሳሰሉ አውሬዎች ሞሉበት ጫካው ሲጨምራትና አላህ ብሎ ድምፁን ከፍ አድርጎ ይጠራል ይባላል። ከተጠራ በኋላ ይኸውልህ እንግዲህ እኔ ብዙ የምቆይ አይመስለኝምና የሞትኩኝ እንደሆነ ታንተ በስተቀር የማምነው ወዳጅ ዘመድ ስለሌለኝ ይችን ጥጃህን ለአንተ አደራ ሰጥቻለሁ። መንደር የሆነ እንደሆነ እሷም ትቸግራለች፣ ቤተሰቦችንም ታስቸግራለች። እንደገና ለሌላ ለበዓል ብንሰጥ ይከዳል፣ ይበላብኛል። ስለዚህ አንተ ነውና የማምነህ አውሬም እንዳያጠቃት ምንም ችግር እንዳይደርስባት ጠብቀህ የተረገዘ ልጅ አለኝ እሱ ተወልዶ የኔኑ ስራ ይዞ የአባቴ አማና የት ነው ብሎ በሚጠይቅ ጊዜ ለእሱ ታስረክብልኛለህ፣ ሰማኸኝ አለ። አሁን አለ እሱ ዙሮ ይባላል እና በዛ መልክ እዛ ጫካ ውስጥ ጨምሯት እንጨቱን ተሸክሞ ሄደ። እንዳለው እሱ ብዙ ሳይቆይ ወዳው ታሞ ይሞታል ማለት ነው። እና ለሚስቱ እንግዲህ ምናልባት ልጄ ተወልዶ ከለታት አንድ ቀን አባቴ ምንም አይነት ተረክቶልኝ አልሞተም እንደ ያለሽ እንደሆነ እገሌ የሚባል በረሃ ውስጥ የሚገኘው ጫካ አንድ ጥጃ እዛ ለአላህ አደራ ሰጥቶልሃል፣ ሂደህ እዛ ረካዓተይን ሰግደህ ጌታዬ ሆይ አባቴ የሰጠህን አደራ መልስልኝ ብለህ ጠይቀው፣ የዛ ጊዜ ይመልስልሃል እንድትዩ አላት። ይሺ አለ፣ የዛ ሂድ ቤት ነውና። በዚህ መልክ ተስማምተው እሱ ሞተ ተቀበረ። እና ያ ልጅ ተወለደና ያደገ አድጎ እንግዲህ ትንሽ እናቱን ለመርዳት በሚችልበት ጊዜ ያችኑ የወዛደር ስራውን የአባቱን ስራ ወረሰና እንጨት ሰበራውን ጀመረ ይባላል። እና እነሱ ረስተውታል እንግዲህ ከብዙ ጊዜ ስላለፋት ያች ጥጃ በረሃለችም ብለው ትዝ ሊላቸውም አልቻለም። ብዙ ጊዜ እንግዲህ እዛው እየተመላለሰ እንጨቱን እየሰበረ ትልቅ ልጅ ሆኖ ጎርምሶ እያለ ከለታት አንድ ቀን እናቱ ጋር ሲጨዋወት እንደውም ማየ እኔ አባቴን ደርሼ አይኑን አይቼ ብሎ ኑሮ ምንኛ ደስ ባለኝ ኑሮ፣ ሌላ ቀርቶ ደግሞ የአባት ጥሪት ነው የሚባል አንድ ቃ እንኳን ትፎልኝ ብሄድ ኑሮ ምንኛ መልካም ነበረ፣ እንደው ምንም ነገር የተወልኝ ነገር የለም ይላታል። ይህ ጊዜ ተዝ ይላታል እንደ አዲስ ማለት ነው። እረ ልጄ ለሰሚው ግራ ነው እንጂ አንድ ነገር የነገረኝ ነበረ ትላለች ማለት ነው። ምንድን ነው እሱ ይላታል። አንድ ጥጃ ገዝቶ ነበር ባንዶ እና ያቺ ጥጃ እዚህ መንደር እንደ ስትንከላወስ ኋላ እሱ እንደሚሞት ምናብ ሲያይ ጊዜ ለጌታ አደራ ሰጣለሁኝ በራ እዛ ጫካ ውስጥ ወስጄ ብሎ ወስዶ እንደዛ እንዳስቀመጣ ታውቃለሁኝ። እና ልጄ እንደዚህ አይነት ጥያቄ ካነሳ ገሌ አገር በረሃ ሂደ ጠይቅ ጌታህን ትይዋለሽ ብሎኝ ነበረ። እኔ ረስቼ ነበረ። እንግዲህ እንዳለው ጠየቅከኝ። ተጠየቀኝ ደግሞ አላህ ስብሓነ ወተዓላ እንደሚመልስለት አልጠራጠርምና ሄደ ረካዓተይን ሰግደ ጌታህን የአባቴን አደራ መልስልኝ ብለህ ትጠይቀዋለህ እዛ እንደምታገኛት ነው ብላ በምልክት ትልከዋለች ማለት ነው። እዛ በረሃ ውስጥ ሄደና ረካዓተይን ሰግዶ በታዘዘው መሰረት ጌታውን አላሁመ ሩዲ አለየ ወዲአተ አቢ የአባቴን አደራ መልስልኝ ጌታዬ በማለት ዱዓ ሲያረግ ከዛ ከጫካው ውስጥ እየጮኸች መጣች እየሮጠች ይባላል። እና ስንት አመት እንግዲህ የተረገዘ ልጅ አድጎ ነፍስ አውቆ ዱዓ አድርጎ ረካዓተይን ሰግዶ ጌታውን ለመጠየቅ እስከሚደርስ ድረስ ቢያንስ በጣም እንግዲህ ቢፈጥን እንኳ 10 አመት ያላነሰ እድሜ ይኖራል ማለት ነው። ያን ያህል እንግዲህ እዛ በረሃ ደን ውስጥ አንበሳው ጅቡ ነብሩ ጋራ ኑራ የአላህ አደራ ስለሆነ ምንም ነገር ሳያጋጥማት አሁን እሱ ዱዓ ሲያረግ ልክ ጥጃዋን እንዲያየችላ እየዘለለች መጣች ማለት ነው። መጣችና አጠገቡ ቆመች። ደነገጠ እሱ ከደስታ ብዛት የተነሳ ማለት ነው። እና እዛ እንደ ሰው ደግሞ ልታናግረው ነው ለጉል የሙዕጅዛ ነገር ነው እና ማለት ነው። እንግዲህ አንተ የአባትህ አደራ ጌታህን መልስልኝ ብለህ ጠይቀሃል፣ በዛ መሰረት ይኸውና መጥቼልሃለሁኝ እና እንኳን አንተ ባለቤቴ የመጣህልኝ ደስ ይለኛል። አሁን አንተን ለማገልገል ዝግጁ ነኝና ከአሁኑ ጀምረህ እንዳትለፋ እላይ ላይ ውጣና እንደ ፈረስ ተቀመጠኝና ልሂድ ወደ ቤት ትለዋለች ይባላል። ይህ ጊዜ በጣም እንግዲህ አላህን ፈሪ የእናቱን ፍቃድ አክባሪ ስለሆነ እናቴ ጥጃይቱ ተመጣይልህ ይዘህና ነው እንጂ አለችኝ እንደ ፈረስ ጋልባት አላለችኝ። እናቴ ያላዘዘችኝ መስራት ስለማልችል ዝም ብለን እንሂድ፣ እኔም በእግሬ ልሂድ አላት ይባላል። ይህ እንግዳ ደስ እንዳለ አለችና አስከትሎ እንደ ውሻ ቤቱ ድረስ መጣችለት። ያለ ስንት አመታት በረሃ ውስጥ የኖረች እንግዲህ ከብት አውሬ መሆን ነበረባት። ከልጁ ጋራ ያው ልክ እንደለማዳ ሆና ቤት መጣች ማለት ነው። መጣና ለእናቱ ይኸውልህ በነገርሽው መሰረት የአባቴን አደራ ጌታዬ መለሶልኝ ይዤ መጣሁኝ ሲላት ሴትዮዋን በጣም ደስ አላት ማለት ነው። ሷሊህ መሆኑ ልጇም በጣም እንግዲህ የበለጠ አስደሰታት። በዚህ መሰረት እንግዲህ እሱ ይችላም እዚሁ መንደር ለመንደር እየተዘዋወረች እንግዲህ እንድትኖር አደረጋ። እሱ ግን ያን እንጨት ሰብራውን ቀጠለ። ይህ ጊዜ ይቺ ከብት እንግዲህ መንደር ለመንደር እየሄደች ሰው ጓሮ እየገባች ይህል መብላት፣ አንዳንድ ጊዜ ስጦ ማፈትም ጀመረች። ጎረቤቶች እየተቀየሙ እየመጡ ይጮሁባቸው ገባ። ይችን ከብት ወይ ለጠባቂ ስጡ ወይም ከዚህ አካባቢ አጥፉ እንጂ እንዲህ መኖሪያ አልናጣ ነው እንደ በእናንተ ከብት እያሉ ሲለክፏቸው፣ ሷሊሆች ስለሆኑ ጎረቤት አስቸገርን ብለው በጣም ተሳቀቁ፣ አዘኑ። ይቺ ከብት እንደ ጥሪ ታገኘን ብለን ደስ ሲለን አሁን ደግሞ ጎረቤቶቻችን ጋር ልታጣላን ነው፣ ምን ይሻለናል እያሉ ያስቡበታል። ይህ ጊዜ እንግዲህ እናየ አፈራ ይጠፋል፣ ጎረቤቶችን አስለቀስኩ፣ ይችን ከብት አንድ ማድረግ አለብኝ ብሎ ይጠይቃታል። ምን ማድረግ አለብኝ ይመስልሻል ሲላት፣ እንግዲህ ሽጣታ ካልሆነ ጠባቂ ከሌለን ምን ማድረግ እንችላለን መሸጥ እንጂ አለች ሴትዮዋ። ታዲያ ስንት ልሽጣታ አላ ይባላል? ሁሉን ነገር እሷን ሳያማክር አይሆንም። የዛይድ ቤት ስለሆነ አሁን ትልቅ ላሙን አለች፣ እሷ ቅጃ ሁና እያለች በሶስት ብር ነው የተገዛችው። እነሱ ግን የማትረፍ ምናምን ሁኔታ ስለማያውቁ መጀመሪያም አላህ ነው የሰጠን፣ በሶስት ብር ነው የተገዛችው፣ ብዙም አላለፋችንም። ስለዚህ ያው ሶስት ብር ታወጣች፣ በሶስት ብር ሽጣታ አለችው ይባላል። ገበያ ይዞ ይሄዳል። እዛ ገበያ ይዞ ሄዶ እንዳቆማት ወደ አሁኑ ጠያቂ ይመጣለታል ማለት ነው። እና ይህ ጠያቂ ሰው የባለዚህ ይላል፣ ወዲህ ይለዋል ማለት ነው። ትሸጣለች? አዎን። ታዲያ ለምን መጣች ይለዋል ማለት ነው። ስንት ነው ዋጋው? ፊርሙኝ ላኩትን አይረሳውና ሶስት ብር አለ ኮራ ብሎ ማለት ነው። ይህ ጊዜ ደነገጠ ገዡ። አይ ሶስት ብር አይደለም ይችን የመሰለ ጊደር የሚሸጠው ቢያንስ እንኳ ስድስት ብር ማውጣት አለባት አለ። ሶስት ብር ነው ብያለሁ ምን አገባህ አለ እሱ። የለም እኔ ስድስት ብር ልግዛ ግድ የለም እንስማማ አለው። ክርክር ወደ ላይ ማለት ነው። ገዥ ወደ ታች ነበር ሁልጊዜ የሚከራከረው። ይህ ሻጭ ደግሞ የለም ሶስት ብር ካልሆነ በስተቀር ስድስት አልሸጥልህም ይለዋል። ለምንድን ነው የማይሸጥልህ ሲለው፣ እናቴ ሶስት ብር ነው ሽጥ ያሉ ነው። ከእናቴ ፍቃድ ውጭ ሆኜ ተጨማሪ ገንዘብ ከማገኘት ትንሽ ገንዘብ ይሻለኛል የሷን ፍቃድ ጠብቄ ይላል። ትቆጣኛለ ይመስሎት ማለት ነው። ይህ ጊዜ ታዲያ እናትህ የሚቆጡት ከተባለው በታይ ተሸክነው እንጂ ከተባለው በላይ ታገኘት ይደሰታሉ። አይ ማን ያውቃል ከፍቃድ ውጭ አልሆንም ለማንኛውም ይላል። እንግዲህ አሁን ሂድና ጠይቃ አስፈቅደና ቶሎ ይላል። ያው ቅርብ ነው ቦታው። ይህ ይልና ተነስቶ ወደ እናቱ ይሄድና አረ እንዲህ አይነት ገዥ መጥቶ ነበረ እኔ ሶስት ብር ብለው እሱ ስድስት ካልሆነ በማለት ተጣላ። ምን ይሻላል እመየ ይላታል። ታዲያ ምን አለ ፈቅዶ ከሰጠ ጥሩ ነዋ፣ ስድስት እንዲሆን ሽጥለት ብለው ይፈቅዳሉ አረጊቷል። ይህ ጊዜ እየሮጠ መጣና ጥሩ ነው ብለዋል እናቴ ተስማምተዋል ሲለው፣ አይኔ ሀሳቤን ቀይሬያለሁ 12 ብር ካልሆነ አልገዛም አለ። እንደገና ወደ ላይ ሄደና ደግሞ ማለት ነው። ምክንያቱም ሰው ይችን የመሰለች ከብት 6 ብር ገዛው ግን ሰርቆ ነው ያመጣት ይለኛል እንጂ እውነት ሊለኝ አይችልም። ቢያንስ እንኳን አሁንም ደግሞ ያንም ያንን ጨምርበትና 12 ይሁንልህ ይለዋል። አይሆንም ብያለሁ እናቴ ጋር ለማጣላት ነው እንዳንተ ሰው የምፈልገው ይላል። የለም አሁን ይኸው ፈቅደውልህ የለም አሁንም ቢጨመር እንደሚፈቅዱ ነው። አይሆንም በልሂድና እንደገና ጠይቅ አሁንም አስፈቅድ ብሎ ይልከዋል። ሁለተኛ ተመልሶ ሄዶ ያ ሰውዬ አሁን ደግሞ 12 ካልሆነ በስተቀር አልገዛም አለኝ ምን ይሻላል ይላል። ይህ ጊዜ ሴትዮዋ ተጠራጠሩ። ይህ ሰው መሆን የለበትም አሉ። ሰው ሁልጊዜ የፈለገው ትንሽ ዋጋ እንኳ ቢነግሩት የበለጠ ለማስቀነስ ወደ ታች ይከራከራል እንጂ ወደ ላይ እየጨመረ ያውም እጥፍ የሚከራከር ሰው በታሪክ ሰምተን አናውቅም። እና ነገር አለውና ይህ ሰውዬ እንግዲህ አንተ ባልከው ዋጋ ግዛ በለው ብላ መመሪያ ሰጠ ለልጇ ማለት ነው ብልህ ስለነበረ እና አሁን ተመልሶ ሄደና ታዳስ ሲለው አስፈቅደ መጣ። አዎን አሁንስ እንዳውም አንተ በፈለከው ዋጋ ግዛ በለው ብላኛለች እና ለፈለከውን ብጨምርም ለአንተ ተሰጥቷል ምርጫ ይለዋል። ይህ ጊዜ እንደገና አሁንም ባልጠበቀው መልኩ ሀሳቡን ለወጠና እንግዳውስ አልገዛም አለ። እንዴት ይህን ሁሉ አስለፍተኝ ይለዋል። አዎን አይ ለመግዛት የሚገዛ አታጣም ግን እኔ አልገዛህም። አሁን እናትህ እንግዲህ መብቱን ለእኔ ሰጥተዋል። እሱ ባለ ዋጋ ሽጥ ብለዋል አይደለም እንዴ? አዎ ከእናትህ ፍቃድ አትወጣም አይደለም? አዎ። ስለዚህ እኔ አልገዛህም ግን የሚገዙ ሰዎች በቅርብ ይመጡልሃል። ዋጋውን ግን እኔ ነኝ የምተምነው። እኔ ከነገርኩህ ዋጋ አንድ ሳንቲም ፍንክች እንዳትል ይለዋል። እናም ስንት ልበል ሲለው ቢኒ መስጃ ዘሃበና በቆዳዋ ሙሉ የተሰፈረ ጥሬ ወርቅ ነው ዋጋዋ የሚሆነው ያንተላም ልክ ያው ጠጉሯ ወርቅ እንደሚመስል ወነ ወዳዋ ተገፎ በዛ የሚሞላ ወርቅ ካላከፈልክ በተከር ለማንም እንዲያትሸጥ ይለዋል። ሞኝላኩትና አይረታም እንደሚባለው 3 ብር ካልሸጥኩ ብሎ ስከራከር የነበረው ሰውዬ አሁን ይሄን ሐሳብ ተቀበለ ማለት ነው። ምክንያቱም እናቱ ያው እሱ ባለው ዋጋ ተስማማ ብለዋለችና የእናቱን ፍቃድ ለማክበር ሲል ነው እሱ ይሄን ነግሮት ወዳውኑ ሄደ። የጊዜ እግር በእግር ብዙ ሳይቆዩ እነዛ ፈላጊዎች እስራኤሎች በጣም በችግር እንግዲህ ያችላም የት እናገኛት እያሉ ሲማስሙ ተቀረሙ። በኋላ ባሻጋሪ ሲያዋት በጉጉት ይችከት ልትወልድ ትችላለች በማለት በጣም እየተሻቆሉ መጡና ጠየቁት ይባላል። እና ባለዚህ ወዲህ ትሸጣለች አሁን ስንት ነው ዋጋዋ? በቆዳ ሙሉ የተሰፈረ ወርቅ ይላቸዋል። ይህ ሰው የጤናማ ነው ወይስ ቀውሳ ነው? ምን ቀውስ ነኝ ጤናማ ሁኜ ይኸው ከብት ልሸጥ መጥቼ አላቸው። ታዲያ በማናገር ነው በቆዳ ሙሉ ከብት የተሸጠው? በታሪክ የሌለ ነገር ታወራለህ እንዴ ይሉታል። አይ እኔ የንብረት እስከሆነ ድረስ ዋጋዋን የመተመንና የመጠየቅ መብት ያለኝ ይመስለኛል። ብትፈልጉ እናንተ መስማማት፣ ባትፈልጉ እንዲህ ብሎ መሄድ ደግሞ የእናንተ ምርጫ ነው። እኔ ግን ላኔን በፈለግኩት ዋጋ ብጠራ ምንድን ነው እብድ የሚያሰኘኝ ይላቸዋል። ኮስተር ብሎ በጊዜ ደነገጡ። ኧረ እባክህ እንዲሆን አድርግልኝ ሰውዬ ቢሉት በምንም አይነት እኔ እኮ ነገርኳችሁ፣ ተፈለጋችሁ በዚህ ዋጋ ነው የምትሸጠው፣ ካልሆነ መሄድ ትችላላችሁ አለ ፈርጠም ብሎ ማለት ነው። የጊዜ ጨነቃቸው። እስራኤላውያን ናቸውና ተንኮለኞች ስለሆኑ ይህ ሰውዬ እንግዲህ ሞኝ መሆን አለበት። ስለዚህ ሞኝን ደግሞ እኛ ያው በዘዴ በስልክ አታለን መብላት መቻል አለብን አሉና ተሾካሾኩና ሌላ እንደማያገኙ አሁን ቀደም ብዙ ደክመው ዘርበውታልና ትተን መሄድ የለብንም፣ ምክንያቱም ደግሞ ሌላ ሰው ድንገት ሊወስድብን እንቀስራለን በማለት ወዳውኑ በዘዴ ሊወስዱበት ወሰኑ ይባላል። እንግዲህ እኛ አሁን ያልከው ዋጋ ከብት በዚህ ትሸጥ አይተንም ሰምተንም ስለማናቅ የዚህን አይነት ዋጋ አልተዘጋጀንበትም አላመጣንም አልያዝ ነው። ግን እኛ ማንኛውም ከብት የሚሸጥበትን ዋጋ ነው የያዝ ነው። ግን አንተ እንግዲህ በዚህ ካልሆነ የማትሸጥ ከሆነ ምን እናደርጋለን? አስተያየት ብታደርግልን ጥሩ ነው። ካልሆነ ግን የያዝነውን ዋጋ እንደ ቀብድ እንክፈልህና ሌላውን ወደፊት ያው እንቀጥልልሃለን ብለን በሽማግሌ እናሳምነዋል። ሽማግሌ ላኩበት እና ሰውየው ደግሞ ቸግሮናል በሚሉት ጊዜ ሷሌ ስለሆነ ምንም አይደለም፣ ሁሉ ሰው እንደሱ ታማኝ ይመስለዋል። እናቱን አማከረና እንደዚህ እንደዚህ ብለውኛል ሰዎቹ ሲል ምን አለ ተከፈሉ፣ በሌላ ጊዜ አምጥተው በስጣቸው ብለው ይፈቅዱለታል። በዛ መሰረት ቀብዱን ተቀብሎ በቆዳዋ ሙሉ የተሰፈረ ወርቅ ሊከፍሉ ተስማምተው ወሰዱ ይባላል። እና ያችን ከብት አረዱ እነሱ እንግዲህ ሲያና አቅደዋል ይባላል። አሁን ከታረደች በኋላ እንግዲህ ያው በአገር ሽማግሌ እንደራደራለን፣ የማን ከብት ነው በቆዳ ሙሉ ወርቅ የሚሸጠው? ያው እንደ አገር ከፍለናል፣ ካስፈለግም ደግሞ የተወሰነ እንጨምርልሃለን እንጂ በዚህ መልክ አንከፍልም እንለዋለን። ከብቲቱን መልስ ብሉ ታርዳለች እንላለን፣ በዙ እንገላገላለን ብለው ነበረ ይሄዱ። ግን አላህ ፋይንነታቸውን ስላወቀ ጉር ሊሰራቸው ፈልጎ ነው መጀመሪያውንም በዚህ መልክ እንዲወስዷት ያደረገው ማለት ነው። እና ወስደው አረዱ። ካረዱ በኋላ ያንን አካሏን ቆርጠው ወስደው አንድ ዘርፍ ስጋ አስከሬኑን ቢደበድቡ አይንቀሳቀስም። ይህ ጊዜ ተናደዱ። ሙሳ ወትሮውንም ታሾፍብናለህ፣ ትቀልጃለህ እያል ነው ልክ ነኝ እያለ ሲምል ሲገዘት ጉር ሰራን አይደለም የማይሆን ነገር ነግሮን በማለት ተናደው ይሄዳሉ። ሙሳ ወትሮውንም የማይመስል ነገር ነግረህን ተዋን እያለህ ያችን ከብት ስንት ለፍተን ማስነን አግኝተን በውድ ዋጋ ገዝተን አርደን ይኸው ብንደበድብ ሊነሳልን አልቻለም ያሉ